الظالم كذبه يتجمرا ولنذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون ولنذيقنهم أن أنفاته أن إلى الله سبحانه وتعالى من العذاب الأدنى تكاكل كهولو كتاتوش إنا أنفاته أن دون العذاب الأكبر تلقو كتات كمن قاتو بفيد بتكاكل وكو أن كتاتوش أن إلى الله سبحانه وتعالى لمن تبان لعلهم يرجعون ورأى الله سبحانه وتعالى ان بملسونا يتبنى الشو يشاكر وقنن يمتاتيو أفتكاكلو ان بمت ورأى الله سبحانه وتعالى كن نجي مكاكل انجدي الله إذا تلكي هنا وكان مجرشا كان كسبهنا كان يمبان اللم إما يوم ونور لا يليه ظلام أو ظلام ليس وراءه نور لأن نمرتو تكتك يا لجنما برهاني إما يكتلوي هنا حيارات ساعة دادة لا تو ساعة يمبالي لهم قدب يللو ساعة قدب يدقيقا قدب يكن قدب يا لللو تكتك يا لجنما وستي قبال ليس يعقوبه نور أو ضوء برهان يما يكتلو هنا كلمة وستي قبان ظالم بدون الإسلام الظالم لنفسه راس يبدل سو أسلم الله يبدل سو يا الله سبحانه وتعالى شريعة لنبي صلى الله عليه وسلم سنة فلقيا تكتل سو كان ذي عين تأذك توستي قبان الله يطبق لنا لنفسه رجمو الله سبحانه وتعالى أدلو أتشو ملكام المنجر تكتلو يستقوازو دقال جاء الله باروش لقمو بدنيا يعلو اسرين يوشي نبروت بشري عالو قام تنقمو انك ساكسو ينبرو دقال جاء الله باروش لقمو لك يوم الاخير سيهوني مجر شاك ان سيهون يدخلون الى نور وضوء لا يليه ظلام كلما ودالي اللون برهان وذلالا برهان يقبضو الله سبحانه وتعالى كم نسياد رجالنا علامة الساعة الكبرى يوم القيامة تلالك ملكتك قبل قيام الساعة تظهر علاماتها في الدنيا قيامة كمقوم وابفيت يقياما مقوم ملكتوش أسكدمو يكسسانو أسكدمو يتايانو قياما قياما تقوم النزو ملكتوش كتكسسو بها لانجي نبياته صلى الله عليه وسلم عندنا قرون بقرآن كفيرو شوتا تكسوان النزو ملكتوش ودهولة تكفلانو تننشوشنا تللقوش تظلو مالتنو تننشوش كالنزكة النشوكو مكاكل يأسلم النا مسوصوش يأسلم النا أركروش مبتات الناتو تنقض الإسلام إن الإسلام شعبة شعبة وإن الإسلام عروة عروة تنقض عراها أسلم النا أركروش مسوصوش عالوت مسوس سوچو عند بعند ايت تنكاكلو ايت تبتاتنو يتفادو فأولهن نقضا الحكم يبدأ الناس يتخنف عن التحاكم بما أنزل الله سبحانه وتعالى كالنزكة المشوچو مكاكل بسوچ مكاكل المكستو يأسلم النام فرارف حكمنا الحكم بما أنزل الله كرنا سوچ اندي اكبابي اچو اندي يمياسمچ اچو يراساچو هدي يفلسفو شريعة الإسلامية يميكربت ونسا يكسطر حتى في بلاد المسلمين بشريعة الإسلامية يمتدار درو اقروش يلوم بهم ساف بعالمنا الله سبحانه وتعالى بشريعة الإسلامية سان التدار ودمك أبرن دان نبوز دو عدر قهر لكهم انتقاض عرى الدين الإسلامي وانتكاس الفطرة البشرية ሰዋዊ ሰዋዊ የሆነ ተፈጥሮ ይቀየራል ሰዋዊ ተፈጥሮ ይቀየራል ሰው መንኮሰን ማዕኩርሰን ይሆናል የተገለበጠ አመለካከቱም አከራሃቱም አማራሩም ባጠቃላይ ስነ ምግባሩ ተበለሻሽቶ አፕሳይድ ዳውን ይሆናል ሰው መሆን አስጠልቶት ሌላ ሌላ ፍጥረት መሆን የሚያምረው ይሆናል ይሄ يعني انتكاس الفطرة البشرية اللي بانو سواوي تفترو يمي كلبس بات يمي كلبت بات كذيو انصار انديو لا انسى صوت يمي ستة وكبر يهلون قرى ستة انصو باون ساعت بوم شاكر يالاتشو يوشا كبر هل لاتشو انتو قطع اللاتشو لسوقين يوشا يهل የሚሰጥበት ሁኔታ እየተመናመነ ነው ያለው ነብያችን አለይሂ ሰላቱ ወሰለም በነብይነታቸው አላህ Subhanahu Wa Ta'ala ባሳወቃቸው ትንቢት በርከት ያሉ ትንቢቶች ገልጸዋል ከፊሎቹ ተረጋግጠዋል ኦሬዲ ተረጋግጠዋል ቀሪዎቹ ደግሞ ቅደም ተከተላቸውን ጠብቀው ይመጣሉ አብዛኞቹ ከ50 በላይ የሚሆኑ የመልቂያማ ምልክቶች ታይተዋል በአለም ዱንያ ነብይ ሰለላሁ ዐለይሂ ወሰለም የተናገሯቸው እነዚህ ትንንሾች ናቸው ትንንቆቹ ደግሞ ሁለተኛው ትንንቆቹ ናቸው ትንንቆቹ ከተከሰቱ በኋላ ቂያማ ወዲያውኑ ነው የምትፈርሰው ቂያማ ወዲያውኑ ትፈርሳለች እንዲያውም አንዳንዶቹማ ከተከሰቱ በኋላ ተውባ ብለን እንኳን ተውባችን ተቀባይነት የማያገኝበት ሁኔታ ይከሰታል ከትልልቆቹ መካከል አንዳንዶቹ ከተከሰቱ አንደኛ ከነዚህ ከትልልቆቹ መካከል ኹሩጅ المسيح الدجال المسيح الدجال የሚባለው المسيح الدجال የሚባለው المسيح الدجال የሚባለው በሁለቱ بالخاء والحاء مسيح سمي مسيحا لأنه يمسح الأرض إلا مكة والمدينة كمكة كمدينة وتشالو مدرهم أن يجسس لهنا مسيح يملو سيامي تسدو الدرش يمي الدر سيزور مارثنو هلتن يوم مسيح مسيح لأنه ممسوخ إحدى عينيه كهولت عينوته عن دعاء يعني ممسوخة يما تاي يتجا ما دارت كالعنب الطافشة يهوني تندرد دي على السرهونج مسيخ يمي لو يقل سوال مسيخ الدجال يمي بان وهو أعظم فتنة تقع على الناس منذ آدم إلى قيام الساعة الله سبحانه وتعالى አባታችን አደም ከፈጠረ ጀምሮ እስከ ዕለተ ቂያማ ድረስ ከሚመጡ በላዎች ሁሉ በጣም ከፍተኛና ትልቅ በላ የሚባለው የመሲሑ ደጃል በላ ነው ምናልባትም ከመሲሑ ደጃል ፊትና ወይም በላ ጋር ይቀራረባል የሚባል ካለ وسكرات الموت فتنانا سؤال نكير ومنكر في القبر نكير انا منكر مقابر لا يمتتو يميطيقو الطياقه فتتشانا روحاتين لماوطات يتلاقو ملائكاوچ بميمطو غزي يميكسطو فتتشا بيچانو كمسيح الدجال فتنا غار انداو ينصاصرال يميبالو مانم نبي يالمطام كاباتاچين ادم جمرو اسك نبي صلى الله عليه وسلم آخر الأنبياء والمرسلين محمد عليه الصلاة والسلام درس إلا أنذر قومه من المسيح الدجال عليكم السلام ورحمة الله كمسيح الدجال يستنككوا بهننجي ما من النبياتك على اللفهم كهون كدم نبياتك عليه الصلاة والسلام سلم مسيح الدجال على السؤال له عندك على السنة فرفع وخفض አንዴ ከፍ ያደርጉታል አንዴ ከፍ ያደርጉትና ሱብሃንአላህ ይጥሉ ሱሐባ በጣም ይደናገጣሉ መልሶ ደግሞ ዘቅዘቀው ይጥሩታል ምንም ማይረባ ነው ምንም ማድረግ አይችልም ብለው ደግሞ ዝቅ አድርገው ወደታች ሐፈደሁ ወራፋ ከፍ ዝቅ አድርገው አብራርተውታል መሲህ ደጃ ነብያችን አለይሂ ሰላቱ ወሰላም وصفه لنا رسول الله صلى الله عليه وسلم وصفا شافيا لنكون منه على حذر ولننجو من فتنته كفتنا وندندن عملتنا كمسيح الدجال بتنكاكي اندنه نبي صلى الله عليه وسلم بكفتن يهوليتا أبرارته للناس በከፍተኛ ሁኔታ አብራርተውልናል ነብያችን ሰለላሁ ዐለይሂ ወሰለም طيب ومن صفاته كما الدرجات مكاكل المسيح الدجال عليه لعنه الله انه اعور العين اليمنى انضاقني قني عينو انورنچ عيايم قني قني عينو እንዲያውም ከዒነ አጣፍሻ ጭንድት ያለች ወሃዋ እንደፈሰሰ ወይም ነው የምትመስለው አንዱ አንዱ አይኑ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ 40 ቀን ይቆያል አንደኛው ቀን ልክ እንደ አመት ይሆናል ሁለተኛው ቀን ልክ እንደ አንድ ወር ሶስተኛው ቀን እንደ አንድ ሳምንት ሌሎቹ 27 ቀናቶቹ 37 ቀናቶቹ ደግሞ እንደ ሌሎች ቀናቶች ይሆናል ብለው ነብያችን ሰለላሁ ዐለይሂ ወሰለም ገለጹት። ከሁለቱ አይን መካከል የተቆራረጠ የሆነ ካፍና ፋራ ተጽፈዋል። ካፋራ ወይም ካፊር ከሃዲ የሚለው ጽሑፍ ተጽፎበታል። ሙእሚኖች ያነቡታል ይህንን ጽሑፍ። እኔ አላህ ነኝ ብሎ ይከራከራል። ጀነትና እሳትም አብረውት ይሄዳሉ። ነገር ግን እሱ ጀነት የሚለው እሳት ነው፣ እሳት የሚለው ጀነት ነው። በጣም የሚገርመው በሱ የሚያምኑ ሁሉ አንስቶ ወደ ጀነት ይወረውራቸዋል፣ ያለ እሱ ጀነት የመሰለው ግን እሳት ነው። የሱ ተከታዮች ሁሉ ጀነት እያለ እሳት ውስጥ ነው የሚከታቸው፣ ደግሞም ይገባቸዋል። አላህ ሱብሓነሁ ወተዓላ አላህ የመሰለ አምላካቸው በእንደዛ መልኩ የፈጠራቸው ከመሲህ ደጃል መምጣት ወጭ ነበር አምላካቸው ክደ አንድ አንዳይና የሆነ ሁለመናው የማያመር ተከትለው ስለሄዱ ይገባቸዋል ይሄ አይነቱ ቅጣት። አላህ ነኝ ይላል የሱ ጀነት እሳቱ እሳት ነች፣ እሳቱ ደግሞ በጣም የሚጣፍጥ ውሃ ነውና እንዳትሸወዱ ብለው ነብያችን ሰለላሁ ዐለይሂ ወሰለም መክረውናል። ሙታኖች ይቀሰቅሳል የሞተ ሰው ይቀሰቅስና አላምንም በሚለው ሰው የሞተ ሰው ይቀሰቅስልህ ሲለዋል። አባትህና እናት ባመጣልህ ሲለዋል። ድሮ ሞተ የተቀበረው አባትናቱ ይቀሰቅስና ከፊት ለፊቱ ያቆምለታል። ልጅ አምላክህ ስሎ ተከተለው ይላል። የሌለው እንግዲህ በጣም ከፍተኛ ከባድ ፈተና የሚያደርጋቸው እነዚህ ሰዎች አለምን በርዘህ ደርሰው የመጡ ናቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አድርገን ብለው ሰው ሁሉ የሚፈተንበት ነብያችን ሰለላሁ ዐለይሂ ወሰለም ማንም ሰው በተሰቦቹ በር ቁልፍ አድርጎ ዘግቶ መጠበቅ አለበት ትንሽ የኢማን ያለው ሁሉ። ሰው ግን እያመለጠ ይጎርፋል። ከዛ ሌላም ስፋቶች ነብያችን ሰለላሁ ዐለይሂ ወሰለም ገልጸውታል። ነብዩ ዐለይሂ ሰላቱ ወሰላም አላህ ከሱ ፍትና ይጠብቀልና እንግዲህ ፍትነ መሲህ ደጃል መምጣት አስከትሎ ሰሃባዎች ሪድዋንላሂ ተዓላ ዐለይሂ ወርዳም በጣም ግርም ይለኛል። የሰሃባዎች በዲናቸው ላይ መጨነቅና መጠበብ እኛ ብንሆን እኛ ብንሆን ወአለይኩም ሰላም ወራህመቱላሂ ወበረካቱ እኛ ብንሆን نبياتنا عليه الصلاة والسلام وعليكم السلام ورحمة الله وبركاته يمسيح الدجال من داتنا سملكتو أربع كان بمدر لا يقويان عندها كان اندامت هنا لج عندها اندور عندها اندسامنت بيبال من عين الطياكي اننا نسالبار يا الله بطعم يرزمال እንዲያው ቢቀነስልን ዱዓ ቢያደርጉልን ያ ነገር እንዳይከሰት የሚለው የቀኑ መርዘም ላይ ነው እንጂ ትኩረት የምናደርገው ሌላ ምንም ትዝ የሚለን ነገር አይኖርም። ነገር ግን ሰሃባዎች ረዲየላሁ ተዓላ ዐለይሂም ወርዳሁም ያ ረሱላህ አተክፊና ሶላተ የውም ዋሂዳ አላሁ አክበር እነሱ አይደርሱበትም ያ አይነቱ ቀን አይደርሱበትም ነገር ግን ለዲናቸው ምን ይሁን ይጨነቁ እንደነበረ ተመርከቱ ሶላታቸው ያሳሰባቸው በምን መልኩ መስገድ እንደዛ አይነት ፈታኝ የሆነ ቀን ለሶላታቸው ይጨነቃሉ እና ሶላት የአንድ ቀን ሶላት ይበቃናል ወይ ሲሏቸው ላ ፈቅዱሩ ለሁ ቀድራ እየገመታችሁ ስገዱ እንጂ ያው እየገመታችሁ ስገዱ እንጂ እንደዚህማ አንድ አመት ሙሉ እየቆያችሁ የአንድ ቀን ሶላት አይበቃችሁም አሉ። ስለዚህ በላኡ ከብዶ በላኡ በዝቶ እንዳንድ አመት ያደርገዋል ሳይሆን ቀኑ ራሱ ይለጠጣል ማለት ነው። ይለጠጥና አንድ ቀን አንድ አመት ይሆናል። እንግዲህ በርከት ያሉ ዑለማ በዚሁ አንዳንድ ጥያቄዎች ሲያስነሱ عيد الاضحى عيد الفطر رمضان በአንድ ቀን ውስጥ የሚካተቱበት መቼ ነው ይላሉ። عيد الاضحى عيد الفطر رمضان አንድ ቀን ውስጥ የሚሆኑበት መቼ ነው ይላሉ። እና ይሄ ቀን ነው እንደ አንድ አመት የሚሆነው አንድ ቀን መሲህ ደጃል የሚመጣበት ቀን የአንድ አመት ተበታተ ነው የነበሩ የእስልምና በዓላት ሁሉ አንድ ቀን ውስጥ የሚጠቃለሉበት ይሄ መሲህ ደጃል የሚመጣበት ነው። طيب ሁለተኛው አላ ነብይ ኢሳን ያወርዳቸዋል ነብዩ ኢሳ አለይሂ ሰላም ከጠላቶቻቸው ወስዶ ወደ ሰማይ እንዲያርጉ አድርጓቸዋል። የሁላችንም የሙስሊሞች እምነት ነው በቁርአናችን የተዘገበ ስለሆነ ለሙስሊም የሆኑ ሰዎች እንደሚያስተምሩት ተሰቀለ ተወገረ ተቀበረ የሚሉት እኛ እናምንበትም ለምን አላህ ሱብሃነሁ ወተዓላ ስላስተባበረው وما قتلوه وما صلبوه አልገደሉትም አልሰቀሉትም አልተሰቀለ አልተወገረ አልተገደለ እና برفعه الله إليه ይልቁንስ አላህ سبحانه وتعالى ጥበበኛውና ኃያሉ አምላካችን ወደ ራሱ ወሰደው እንጂ ላ አላህ سبحانه وتعالى ታዲያ መሲህ ደጃል 40 ቀን ቆይቶ እንደ ልቡ ሲጨፍርና የፈለገውን ሲረግጥ በአሁኑ ሰዓት በሙስሊሞች ላይ እንደሚደረገው ወረራና ዘረፋ ንብረታቸው እየዘረፉ መስጊዶቻቸው እያፈራረሱ እንደሚያደርጉት ሰዎች መሲህ ደጃል መጥተውም የዚህ ተመሳሳይ ነው ያደርገው። ምን ያደርጋል? ለማያምነው ይገለዋል፣ ገሎ ግን ወደ እሳት ብሎ ይወረውረዋል። አላህ ሱብሓነሁ ወተዓላ ጀነቱን ያደርግለት። 40 ቀን የ40 ቀን ገደቡ ሲጨርስ ነብዩ ኢሳ አለይሂ ሰላም ይመጣሉ። ነብያችን ሰለላሁ ዐለይሂ ወሰለም የነብዩ ኢሳ አመጣጥ ሲገልጹት በሁለት መላእካዎች ታቅፈው ነው የሚወርዱት አሉ። ላባቸው የሚያልባቸው ከሰውነታቸው የሚወጣው ላበታቸው ኮለል ኮለል ኮለል ሲል ካነሁ ጁማለ አልማዝ ይመስላል ከርቀት አልማዝ ይመስላል እንደሚያልባቸው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ከወዲሁ ይገልጻሉ። ስለ ነብዩ ኢሳ አለይሂ ሰላም ወደ ምድር ሲወርዱ ከሰውነታቸው የሚወጣው ላበታቸው ኮለል ኮለል ሲል ያኒ كأنه جمالة عند الماضي مثل الكركة ستاية. نبي عيسى عليه السلام سوريا دمشق غربية دمشق بستطعي موجة بكل في القبة الخضراء أرنغادي وقبة ويما أرنغادي مسجد الزولة يوردنا كمسيح الدجال قاري جنان يابو كمسيح الدجال قار تقنعيته نبي عيسى سياي سوريا سوريا دمشق سوريا ناين نوردو نوردو نبي عيسى عليه السلام شرقية دمشق نمرو في القبة الخضراء يوردو لبهولة ملائكة واشتاكفو بهالا سيوردو بدمقات يوردو نبي عيسى قن اندمتها تازجال له بلو عندي هدو تندردرو يمثتال بزا يمثال يمسيح الدجال قداي أبكى نبي عيسى عليه السلام ودم درمتو عيسى عليه السلام دجال كقدلوا بهالا بنبي محمد صلى الله عليه وسلم شريعة من فردت يا نبي محمد صلى الله عليه وسلم شريعة تكتنو نبي نبي ناكو رسول ناكو رسالة ناكو قن يدرونو أهم سيماتو دزيلتو دمي ماتوت يمتعلو يا نبي صلى الله عليه وسلم شريعة تكتلو حكم يسدو تعوثاتني سباب برانو كركروش أساماوشين يعتفعلو يقلالو خير بركة وصفة عندما المسيح الدجال فتنة عند تبلو التالفنجي نبي عيسى سمت عليه السلام بركة وهل وصفة نبي عيسى بمدر لي بطره ميتا بسلام سوهم بفكر عندما بمدر بركة وهل وطتا وطتا عندما عند سو جنزب تفتتت على الكبر من ملب الزمن حبتهم زكاوتتو مسكين يمياتابت حبتهم زكاوتتو مسكين يمياتابت زمن عند سو زكاوتتو يفنجة يمسيطو سو يفنجة عطتو عند من برلاي عيد شالو مسكين انت عبستر يزود شيدو مسكين زند سيدرس مسكين راسو حتى مولو زكا وجبه بسيا قنعه مسكين راسو زكا وجبه بسيا قنعه وجبه بسيا قنعه الناس ويجو يزوسي ملت حتى مولا قنعه سيدر سيدر ومو راسو بدي على الكميلات عن دي زكا وتشانه ورفع لك قادرسو چکر چکر نہیں ہونے دے ذہنوں گنزب ہمتا علامتا ستن یا ستن دن ملو آئے دن بزیون تعالی یعنو اللہ سبحانہ وتعالی یعجود و معجود مبالو فطرتاتی لکھ اللہ چوا یعجود و معجود مبالو تا اللہ سبحانہ وتعالی اندنی گلتا چو وهم من کل حدب ینسلون کیاکتا چاو یمی فسنا چو لال اللہ سبحانہ وتعالی የሚበሉት ምንድነው በርከት ያሉ ዕለማ በርከት ያሉ ሐሳቦችና ስለታሪዎች አስተላልፈዋል እዚህ ቦታ ላይ ከሰውች ያለው ሁሉ በምድር ላይ ያለው በሙሉ ይበሉታል ባህሩ ያደርቁታል እንደ ሁለት ተረድፎ ነው የሚሄዱት የመጀመሪያዎቹ ባህሩ አድርቀውት ሂደው የሁለተኞቹ ሲመጡ ባህሩ ደርቆ ነው የሚያገኙት ጭቃ እንኳን እርጥበት የለውም الله سبحانه وتعالى ولنبي عيسى عليه السلام وحي وردنا باروچ ينيزن ورترا راهيد ليروچ باروچ همتچالو فإنه لا يدان لأحد عليهم ما ننفر بالنسو لاي قدات لمادرس چلوتا يالو يبمنا أنتم أماني چيزه ودترا راوت عيرات شوال الله سبحانه وتعالى ودترا راوت عيرات እይሄዱ ይሄዱ አላህ የፈቀደላቸውን ያህል ቆይተው እንዲያዳርሱት የፈቀደላቸውን ያህል አዳርሰው ሲያበቁ ሁሉም ይሞታሉ። እነዚህ سبحان الله الكريم عالم الدنيا ተመልከቱ እንዴት አይነት ጨምላቃ መንደር እንደሆነች። ደጃል መጥቶ መሪያቱ በሙሉ ነጅፎት ሂዶ ነብዩ ኢሳ አለይሂ ሰላም ያ ነጃታ የሆነ ሰውዬ ገነውት ከዛ የበረካ የርዝቅ የፍቅር የሰላም የሆነ የሚኖሩ ያጁጁ ማጁጁ መጡና ያ ሰላም ያደፈርሱታል። ያጁጁ ማጁጁ ቀውሙ ምን البشር ሰዎች ናቸው። ቁጥራቸው በጣም የሚያስደነግጥ ከአንድ ቦታ በስተጀርባ ታስረው የሚኖሩ ናቸው። አላህ Subhanahu Wa Ta'ala ለዚል ቀርነይን يعني በፈቀደለት ኃይልና ጥበብ መሰረት የሚወጡበት በራቸው ጥርቅም አርጎ ዘግቶባቸዋል። ሱረቱል ካህፍ ላይ የተጠቀሰው ማለት ነው። حتى اذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قال يا ذا القرنين ان ياجوج وماجوج مفسدون في الارض كدرون جمرو سراچو بكلتر بمدر لا بكلتر مصافات فهل نجعل لك خرجا على ان تجعل بيننا وبينهم سدا كنيانا كنسو مكاكل ጠንካራ የሆነ አጥር ታደጅልን ዘንድ ዳው ደሞዝ ዝት የምክፈልህም ቢያሉት قال ما مكنني فيه ربي خير فاعينوني بقوه የናንተ ደሞዝ አልፈልግላችሁም አላህ በቂ የሆነ ገንዘብ ሰጥቶኛል ሀብት ንብረት አለኝ የለቁንስ በኃይል አግዙኝ በጉልበታችሁ አግዙኝ አላቸውና ያ በራቸው ጥርቅም አርጎ ዘግቶባቸዋል። ከዘጋባቸው በኋላ ويهدمون السد ويخرجون في زمن عيسى عليه السلام في اخر الزمان بنبي عيسى زمن يا يتزغاو كفتو تسابقو يوطاب እነሱ ገና ናቸው አልወጡም ታስረው ነው ያወለተ ቻይኖች እና ሌሎቹ እስረኞች አይደሉም ኢንሻአላህ ጀዛኩሙላህ ኸይራን ያጁጅ እና ማጁጅ ያኔ ተዘጉ እስካሁን ድረስ የሉም ከነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ዐለይሂ ሰላም በፊት የነበረ ነው ዱልቀርነይን የሚባለው እና ከዛ ጊዜ ጀምሮ እስከ ነብዩ ኢሳ ዐለይሂ ሰላም አይወጡም ወደ ውጭ كهبرتسبو غارا يجنانيو ويعيشون في الارض ويعيثون في الارض فسادا بمدر لاي بكلتن ياسفافالو ويحاصرون عيسى عليه السلام والمؤمنين الذين معه نبي عيسى لنا كنبي عيسى غار يالو مؤمنوچنم يكبواچوال انسو غير الله سبحانه وتعالى በጠበቡና በክለላው ወደ ተራራው ጥቶ ሰላም ያደርጋቸዋል ነጃ ይወጣሉ። ثم يرسل الله سبحان الله ተመልከቱ እንደዚህ አይነቶቹ በመድር ላይ ያለ አለ የተባለ ጠንካራና ኃይለኛ ሁሉ ያሸነፉና ያ ሁሉ በልተው ጨርሰው ጠጥተው የጨረሱ ፍጥረታት አላህ በመንድን ነው የሚገላቸው ዱድ ትናትን ነው የሚልክላቸው። سبحان الله መላእካ አላስፈለገ ንፋስ አላስፈለገ ዝናብ አላስፈለገ ትላትል ጥቃቅን የሆኑ ትላትል ከሰማይ ያዘንባል አላህ Subhanahu Wa Ta'ala ያዘንብና ከፍጥረታቱ መካከል ይሰልጡሁም الله على ياجوج وماجوج فيقضون عليهم የሚገሉአቸው እነሱ ናቸው። ያ አላህ ولله جنود السماوات والارض الله سبحانه وتعالى بسماياتم بمدروچم است بزيو كفتتوم لاي سنت الناس انت وتادروچ بتتنقق يقومو عبدت الله سبحانه وتعالى بفلقو ساعات ودفلقو اقطاچا يمياسماراچو يهونت نفاسو يا الله وتادر نو زافو يا الله وتادر نو بحروم يا الله وتادر نو تلاتنم منو منامنم يا الله وتادروچ ناتشو ሲታዘዙ እንዲያው የፈለገ መሳሪያ ቢደቀን የፈለገ ቴክኖሎጂ ቢቀርብ ምንም ትርጉም የለውም። መርፌ ያህል እንኳን ዋጋ አይኖረውም። ትላትል መጥተው እንግዲህ አላህ Subhanahu Wa Ta'ala እነኚህ ግዙፍ ፍጥረታት በምን ይጨርሳቸዋል ብለን ስንጠብቅ በትላትል ያጁጅ ወማጁጅ በሙሉ ያልቃሉ፣ ምድርን ያግማሟታል። ምድር ገምታ ነብዩ ኢሳ አለይሂ ሰላም እጃቸው ዘርግተው ለአላህ Subhanahu Wa Ta'ala ዱዓ ያደርጋሉ። አላህ Subhanahu Wa Ta'ala በራሪዎች ይልክና አንስተው ወዴት እንደሚጥሏቸው አይታወቅም። ከዛ በኋላ አላህ Subhanahu Wa Ta'ala በጣም ጣፋጭ የሆነ በጣም ጥሩ የሆነ ዝናብ ያዘንባል። ምድር ትታጠባለች፣ መልሳ ሰላም ትሆናለች። ነብዩ ኢሳ አለይሂ ሰላም በዚህ ሁኔታ ላይ ያሉ ይሞታሉ። ሙእሚኖች እና ካፊሮች ተቀላቅለው እንደገና መልሰው መቼም ፈጣለ عليهم الامد ነው ችግር የሚያመጣው። የነብያቶች የወህዩ የዳዕዋና የዱዓቶች ጊዜ በራቀ ቁጥር በምትኩ ቢድዓና ሽርክ እየሰፋ ይሄድና ካፊሮችም ይበዛሉ፣ ሙብተዲዎችም ይበዛሉ፣ አህሉል ሐራም አህሉል ዘይግ የመጣመምና የመወራገድ ሰዎችም ይበዛሉ። ያኔ አላህ Subhanahu Wa Ta'ala ምን ይልካል? አንድ እንስሳ ይልካል። የውመል ቂያማ በሚቃረብ ጊዜ أخرجنا لهم دابة تكلمهم የምታናግር የሆነች እንስሳ እንልክላቸዋለን ይላል አላህ Subhanahu Wa Ta'ala። ታናግራቸዋለች። ምን እያለች? ካፊር ሙእሚን፣ ካፊር ሙእሚን፣ ካፊር ሙእሚን እያለች ግንባሩ ላይ ምልክት እያደረገች ትሄዳለች። እያደረገች ትሄድና ሁለት ሰዎች ስማቸው የሚመሳሰል ሰው ቢኖሩ ሙሐመድ ለምሳሌ አዘን الله الله ይጠብቀንና ሙሐመድ የትኛው? ሙሐመድ ያ ሰዒድ ያ ሙእሚኑ፣ ሙሐመድ የትኛው ያ ካፊሩ ተብሎ በስያሜው ግንባሩ ላይ በተለጠፈው ምልክት መጠሪያው ይሆናል ማለት ነው። አላህ Subhanahu Wa Ta'ala ይጠብቀንና ይህች ዳባ ዑለማ ከጥሉ አሸምስ ምን መግሪቢሃ በፊት ነው የምትመጣው ወዲያውኑ አሉ። ልክ ጥሉ አሸምስ ምን መግሪቢሃ ከተከሰተ በኋላ ተከትላ ይህች ዳበቱል አርድ የምትባል ዳበቱል አርድ የተባለችው ከተባለ ሊአንሃ تدب على وجه الدنيا كما أن المسيح يمسح الأرض مسيح الدجال مدرن اندم يداسس اندم يدرس له يجي دابا تدب على وجه الأرض بمدر قصت علي هل يمتن كسا كسا الله هاي لي ستات انسسان دمونا مثل دابة الأرض يمي لو سيام يا جنتالي خروج الدابة وهذه الآية تقع إما قبل طلوع الشمس من مغربها مباشرة أو بعد ذلك مباشرة كهولت أندو بمتو جزي ودياونو تكتلان إلى نيوات مت على جارو طلوع الشمس من مغربها كوتك ودياونو ياكي دابة الأرض تكتلات مت على جارو ويم دابة الأرض زاري كمتك ወዲያውኑ በማግስቱ ወይም ያው የዛኑ ለሊት ፀሐይም በስተመግቢያዋ ትወጣለች። ፀሐይ በስተመግቢያዋ መውጣቷ قائما الليل የሆኑ ሰዎች ናቸው የሚያውቁት ይባላል። ለምን? ለሊት እየሰገዱ ሰዓታቸው ጠብቀው ያስለመዱት በየሌሊቱ ያስለመዱት ሶላታቸው ጨርሰው ሲያበቁ የሱብህ ፈጅር አልደርስ ይላቸዋል። ይተኛሉ። ተኝተው ሲነሱ አሁንም አይፈጅርም፣ እንደጨለመ ነው አይነጋም። እንደገና ቆይተው ሲወጥ ሲነሱ ፀሐይ በስተመውጫዋ ሲጠብቋት በስተመግቢያዋ ትወጣለች ማለት ነው። ከዛ በኋላ ነብያችን አለይሂ ሰላቱ ወሰላም እንዳስተላለፉት ተውባ የሚል ሰው ተውባው ተቀባይነት አይኖረውም። ኸይር ስራ የሚሰራ ሰው ከዛ በኋላ ስራው ተቀባይነት የለውም። جن علماء بزيو بحث أدرجو استنتاني أدرجو بحث يادرجو منالو توبة وتكبينت يمين ورو كذاب في تلتو ولدنجي كذابها لا يتو لديه من هنيتا عين ملكة ومر طلوع الشمس من مغربها كمغرب السمك بها كوطاش بها لا يمي ولد لج يهل فرد عين ملكة ومر ليلو تلق مو كذابها لا يمي ولد مهنا كذاب في تلتو ولد من الفرق يلو ميلانو على أي حال طلوع الشمس من مغربها كوطاش بها لا يتوبى بر يزقل نبي عليه الصلاة والسلام قبل المغرب بستسهي مقبيا بكل الله سبحانه وتعالى يهون بر كفت هذا كمتون لا يغلق حتى تطلع الشمس منه سهي بس بكل اسكتوات درس يا يتوبى بر اي الزقام بلو نبياته صلى الله عليه وسلم سيقال سنن تو يتوبى بر يمي الزقابتن عندهم بقرم انقراتهم صحي بستمك بيها عند متوتان هلت ملك تعزل حديث أصل الفول لنا المالتنا وحينها تخرج الدابة تكلم الناس وتخبرهم بما هم عليه من إيمان وكفر وصلاح وفسوق نبي عيسى عليه السلام يلوم كالله قارب وحي مقران يمان نمي اللم بوقته الله سبحانه وتعالى يمجر الشانجلي يملكات انسسالج سوچن تان ناقرالج انت مؤمنه دسي بالت روالج انت رقمو كافرنه منم كنتو واقاي لله ركاشنه تلوالج ليلانيو انت مسلحنه ما شاء الله ملكام قزو يزهيه تنكساك اسكنو تلوالج ينيو رما انت قوتنه تلوالج مفرات معفر منامن ينبال نقريل طيب للن يو طلوع الشمس من مغربها سهاي بستموت أو موتات سهاي بستمك بها موتات حين يراها الناس يؤمنون جميعا سهاي بستمك بها ستوتا سيايوات سو بمولو مسلمي هنا لا إله إلا الله محمد رسول الله لك كل من على وجه الدنيا ولكن عندئذ لا ينفع نفس إيمانها من يوم نفس يمتادرقو أمنت يمتادرقو ملكان ترى وقايل لهم لمن يتوبى بر تزقتوان يتوبى بر كتزقابوها لا برو يميان قاقاسو برو يكفت اللتن عند التتأفر ولجهنم يورور على الله سبحانه وتعالى يتبكر لنا ولكن عندئذ لا ينفع نفس إيمانها لم تكن آمنت من قبل ولا تقبل عندئذ التوبة إلى يوم القيامة سأسأت ندامة يمبال أمنت يمبال كافر قيته ورأسلمنا لقبا يمين سوتك أبائنا تاقين برو تترك مبت በነገራችን ላይ ስንት ትልልቅ ምልክቶች ቆጠርን ያ ጀማዓ ስንት ትልልቅ ምልክቶች ቆጠርን አምስት አልደረሰም አላህ ኢንሻአላህ ሶስት ብቻ ነው የሰማሽው ማለት ነው ደጃል አንድ ንዙል ኢሳ ኢብኑ መርየም አለይሂ ሰላም ሁለት ያጁጁ ወማጁጅ ሶስት ኹሩጁ ዳባ ተከለሙ الناس አራት طلوع الشمس من مغربها أمست سدستنيا الريح التي تقبض أرواح المؤمنين يمجرشا الله سبحانه وتعالى نفاسي لك الله نفاسي لكنا تقبض أرواح المؤمنين يمؤمنوش روح تقلل لك يمؤمنوش روح تسبسبال لك مؤمن يتبعنا كل يموتان تقبض أرواح المؤمنين ويرسل الله تعالى في آخر الزمان ريحا طيبة تقبض روح كل من كان في قلبه ذرة من إيمان يا إيمان عندك فري متاكل يا قمن زر فري متاكل بنبوست إيمان يالو سو بمولو ሩሁ በዚህች ንፋስ በዚህች ጣፋጭ ሆነች ንፋስ ምክንያት ይሞታል ሱብሃንአላሂ አልከሪም አላህ ባሮቹ በምን መልኩ እንደሚወስራቸው ተመልከቱ መጨረሻ ቀርተዋል በልባቸው ውስጥ ምትቃለ ዘራ የጎመን ፍር የጎመን ዘር ፍሬ የምታክል ነጭ በልባቸው ውስጥ ኢማን የቀረችው ያቺ ንፋስ መጥታ እነዚህን ሰዎች ተሰበስባቸዋለች እነሱ ይቀበራሉ በመድር ላይ ምን አይነት ሰዎች ይቀራሉ ከዛ በኋላ يبقى على وجه الدنيا شرار الخلق عند الله يتصافدون تصافد الحمير لك اندهيا الناتينج اهتينج اكستينج زمدينج سويايينيال اياينيم سايبال باد باباي اند انسسا يميجنانيو سووتش يقرب سواوينتاچو يرسو سووتش يقرب فعلى هؤلاء تقوم الساعة قيامة بالنسو لا تقوم عليك شرار الخلق عند الله كالله ذن يتتألو بطام مدفو يمبالو سووتش يقرو الله سبحانه وتعالى قيامة يقوم عليك قيامة يمتقومو بعد خروج روح الدنيا يا دنيا هيوتو كوطا بحالانو دنيا راسو عالم الدنيا روح اللوكو نبياتنا عليه الصلاة والسلام لا تقوم الساعة وفي الأرض من يقول الله بمدر لي يا الله سم يميان ساسو اسكال لدرس اسكال لدرس بهوت اسكال لدرس قيامنا تقوم مالو نبياتنا صلى الله عليه وسلم انكداوس مؤمن موحد متبع لسنة رسول الله صلى الله عليه وسلم هو روح الدنيا يا دنيا هي وتوصلوا انقدي يا دنيا هي وتوصلوا باون ساعات يالو دنيا يفكروا سوت كله مسلموچن لنكباكبونا لياكبروا بتكباچو نبر دنيا ودوا لدنيا يفكروا سوت كله يا نبياچن صلى الله عليه وسلم فلك تكتلوا ሱናቸው ጥብቅ አድርገው ያዙ ሰዎችን ሊንከባከቧቸው ይገባ ነበር ለምን የሚወዷት ዱንያቸው እንዳትፈርስባቸው ህይወቷ እንግዲህ ሙእሚኖች ናቸው ኢማን ነው ሙእሚኖች በመድር ላይ ካለሉ አላህ Subhanahu Wa Ta'ala حينما يبقى قوم لا يبالي بهم الله الله ስለነሱ ደንታ ያለለው የሆኑ ሰዎች ሲቀሩ በአለም ዱንያ ላይ ቂያማ በላይታቸው ላይ የነደባቸዋል አላህ ይጠብቀን ከእንደዛ አይነት ሰዎች መሆንም አላህ ይጠብቀን ምስቃለ ذره من ايمان በልባቸው ውስጥ ያላቸው ሙእሚኖች ሁሉ በዛች ሪህን ጠይባ ልኮላቸው ያጣፋጭ የሆነ ሽታ ያጣጣሙ በዛ ይሞታሉ ይሞታሉ وبعدها تقوم الساعة على شرار الناس حتى لا يبقى في الأرض من يقول الله الله يمرسو بمدر لا يشتفاك يا ما تقوم على الله طيب قيامة قومتش قيامة من دنتش قيامة من دنتش قيامة من دنتش مشتملات اليوم الآخر የመጨረሻ ቀን ያሰባሰባቸው ክስተቶች የውም ቂያማ ቂያማ መባሉ ብቻ አይደለም አለይኩም ሰላም ወራህመቱላሂ ወበረካቱ ቂያማ መባሉ ብቻ አይደለም አስፈሪነቱ ይልቁንስ በውስጡ የሰበሰባቸው ክስተቶች ስላሉ ነው አንደኛው ባዕስ የሚባል ነው يشتمل اليوم اليوم الاخر على كثير من الامور والمسائل العظيمه كبابارنا تلنق يهونو بزو بزو يهونو اسفري الناس دنگاج كستتوت سبسبو يمطال اندنيا بعث نو قسقسا موتانوچ يميكسكسوبت اياندندو سو بدنيا سيسراو ينبره سرا بمولو تقطرو يستطوال الله سبحانه وتعالى አሕሳሁ ላሁ ወነሱሁ ይላል። አላህ ቅደም ተከተሉን ጠብቆ ቆጥሮ አስቀምጣሪያ የመጣህልኝ አይደለ? አዎ። ይሁን ካንግዲ ይሄ ነው ያንተ ክፍያ ብሎ ሲሰጠው ይሄ ደግሞ መቼ የሰራሁት ነው ይላል። ረስቶታል። ይሄ ደግሞ መቼ የሰራሁት ነው? አላህም ሱብሃነሁ ወተዓላ አህሳሁ ላህ ወነሱሁ። አንዳንዱም ለመካድ ይሞክራል። ለመካድ ይሞክርና አላህ ሱብሃነሁ ወተዓላ ምስክር ባመጣልህ ይለዋል። ምስክር ማንም ምስክር አላውቅም አብሮኝ የነበረ ከኔ ያልተለየ ካልሆነ በስተቀር ይላል። መርሐባ ይልና አላህ ሱብሃነሁ ወተዓላ አልየውመ ነኽቲሙ ዐላ አፍዋሂሂም አፉ ያሽገዋል። አላህ ሱብሃነሁ ወተዓላ አፉ ያሽገውና በሉ ከሱ ጋር የነበራችሁ እናንተ ናችሁ፣ እስቲ እጅ ተናገሪ፣ እግር ተናገሪ፣ ጆሮ ተናገሪ፣ አይን ተናገሪ እያለ ለእያንዳንዱ ምላስ ሰጥቷቸው እንዲናገሩ ያደርጋቸዋል። አላህ ሱብሃነሁ ወተዓላ አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም وتكلمنا أيديهم استيا جماعة الأمر فتن بلا شطافه وتكلمنا أيديهم طيب وتشهد وتكلمنا أيديهم وتشهد أرجلهم بما الله أكبر الله سبحانه وتعالى أفوتشاتشو زغتن إجوتشاتشو ناغروتشاتشو ناغراتشو الليلة فتقول اليد أنا إلى الحرام بطشت وتقول الرجل أنا إلى الحرام مشيت أنين ود حرامي هيد كتلالج إجي دقمو أنين ወደ ሐራም የሰነዘርኩ ትላለች። አይንም ወደ ሐራም አይቻለሁ፣ ጆሮም ሐራም ሰምቻለሁ። ከዛ በኋላ አፉ ላይ የታሸገው አላህ ሱብሓነሁ ወተዓላ ሲፈታለት ካንተ ጋር የነበረ ምስክር አመጣሁልህ፣ አሁንስ ምን ልትል ነው ይለዋል። በሚለው ጊዜ ሱሕቀን ያጥፋችሁ፣ እኔ እኮ ለእናንተ ብዬ ነበር የምከራከረው፣ እንዴት እንዴት ትላላችሁ፣ እንዴት በእኔ ላይ ትመሰክራላችሁ ሲላቸው አንጠቀን አላህ አላህ አናገረን እኮ ሁሉንም ነገር ማናገር የሚችል አምላካችን አላህ እንድንናገር አድርጎን ነው የተናገርነው ብለው ይላሉ ማለት ነው። ባዕስ እንግዲህ እያንዳንዱ ሰው ረስቶት የነበረ ሁሉ ይሰጠዋል። ሱብሃንአላህ። አንዳንድ ዳዒዎች ምሳሌ ሲያመጡ አንድ ሰው አሉ ስራ ሲሰራ ከርሞ ስርችት ታለውና መጨረሻ ላይ ለአሰሪው በቃኔ ስራ ይብቃኝ፣ ስራ ልተው ነው እና ጥሮታዬ ከሰጠኸኝ ስጠኝ፣ ካልሆነ ደግሞ ስራው አቁሜ ልሄድ ነው ይለዋል። አረ ተው እባክህ ከኔ ጋር ብትሰራ ይሻልሃል ይለዋል። የለም የለም፣ በል እንግዲያውስ አንድ ቤት ብቻ። ሰውየው ስራው የነበረው ምንድነው? በግንባታ ተሰማርቶ የነበረ ሰው ነው። ቤት እየሰራ ለሀብታሙ ሰውዬ ይሰጠዋል። ሰውየውም እየሸጠ ይተዳደራል። አናጢ ነው ማለት ነው ሰውየው። የመጨረሻ ጊዜ አንድ ቤት ብቻ ስራ አለኝና ከዛ በኋላ አሰናብትሃለሁ ይለዋል። የመጨረሻ ስለሆነ ካሁን በኋላ ከሱ ጋር ስለማልሰራ ብሎ የመጨረሻው ቤት ጭምልቅልቅልቅልቅልቅ አርጎ ሰራው። እንዲያው መግቢያና መውጫው የማይታወቅ መኝታ ቤቱና ሳሎኑ የማይለይ አድርጎ ጭምድድድ አድርጎ ሰራው። ሰውየው ያሰበው ሀብታሙ ቤት ሲሰራልኝ ስለከረመ ቢያንስ እንዲያው ለጥሮታው የሚሆን ቤት ልስጠው፣ በእኔ ወጪ በሁሉም ነገር ወጪ እያቀረበለት ነው። ያኛው ደግሞ ምን መስሎታል? ካሁን በኋላ ከሰውየው ጋር ቤት ስለማልሰራ የመጨረሻ ነው፣ ቢጠላኝ የሚጥላኝ ሁለተኛ በቤት ስራ ልሰማራ ዞሮ ዞሮ ብሎ አጨማዶ መተው ነው። መጨረሻ ቤቱ ጨርሶ ሲያበቃ ጨረስከው፣ ሁሉም ነገር ጨርሻለሁ፣ በቃ ምንም የቀረው ነገር የለም ይለዋል። በልንግዲያው እስከ ዛሬ ስላገለገልከኝ አሁን የሰራው ቤቱ ላንተ ነው አለው ላንተ ነው አለው ሱብሃንአላህ ያ ጀማዓ አንድ ሀብታም የሚያወጣው ወጪ ሁሉ እኔ ሸፍናለሁ የመጨረሻ አንድ ቤት ሰራልኝ ብሎት መጨረሻ ሰርቶ ሲጨርስ ቤቱ የሰራው ላንተ ነው ሲባል ሰውየው ምን ያህል ይጸጸታል የውመ ልቂያማ ስንሄድም ወደ አላህ ሱብሓነሁ ወተዓላ ቀስቅሶን ክፍያችን ሲከፍለን በዱንያ ላይ ስራ አለ አላህ ሱብሓነሁ ወተዓላ እኮ ለሱ አይደለም አላህ ይኖርበት በእኛ ስራ ይተዳደር አላህ ከኛ የሚፈልገው ነገር የለው ሁሉም ነገር እያቀረበልን ስሩ አለ ለማን ለራሳችሁ በኋላ ቤታችን የምናየው መቼ ነው ስንባንን ነው መቼ ነው ምንባንነው በዱንያ ሲነገረን የነበረ ነገር በሙሉ በእውነት ስናየው ማለት ከአላህ ሱብሓነሁ ወተዓላ ፊት ስንቀርብ ይሄው እንግዲያው እስከ ዛሬ ስትሰራው የነበረ ስራህ ሰብስብ ያስቀምጨልሃለሁ ውሰድ ሲባል በዱንያ ቆሻሻ ስራ የሰራ ወላሂ የራሱ ስራ መሆኑ እያወቀ ራሱ የውመ ልቂያማ ሲሰጠው አይቀበልም እኔ ይሄ የኔ አይደለም ይላል ሙሽሪኮች ኩሽርክ ይክዳሉ ወላሂ ረቢና ማ ኩና ሙሽሪኪን ይላሉ ጌታችን ነው ባንተን ምላለን ይሄ ሽርክ የኛ ስራ አይደለም ይላሉ ሱብሃንአላህ እና ማንን ታመልኩ ነበር እኔ ማላውቃችሁም ማንን ታመልኩ ነበር ማን ይደረስላችሁ ይባላሉ ሱብሃንአላህ አልከሪም እንግዲህ የውመ ልቂያማ ማለት አንደኛው ቅስቀሳ የሚባል ሰው ሁሉ ከመቃብሩ የሚቀሰቀስበት ባዕሲ የሚባለው ጥሩምባው ላይ ከተነፋ ሁለት ጊዜ ይነፋል መጀመሪያ የሚነፋው በዓለም ዱንያ አለው ሰማዩ ምድሩ ምኑ ምናምኑ ሁሉም እንክትክቱ ይወጣል በኖ ይጠፋል ወዴት እንደሚሄድም አይታወቅም ብን ይላል ይሄ ማዕሲያ ሲሰራበት የነበረ ዙልም ሲካሃድበት የነበረ አንዱ ሌላውን ሲገልበት የነበረ ምድር ብን ብሎ ይጠፋል አየሩም ምድሩም ተራራውም ዛፉም የት እንደሚገባ እንክትክት ወጥቶ ይጠፋል ከዛ በኋላ አላህ ሱብሓነሁ ወተዓላ የውመ ቱበደሉ አልአርዱ غير الارض والسماوات ይላል አላሁ አክበር አላሁ አክበር ለፍርድ ፍትህ ለመስጠት ወንጀል የተሰራበት ቦታ ተሆኑ አይደለም አላህ ሱብሓነሁ ወተዓላ ሰማይና ምድር ይቀይረዋል ምንም ነገር ያላየ ስለምንም ያልሰማ አዲስ አርዱል በይዳ ነቂያ ንጹህ የሆነች ምድር ይዘረጋና አላህ ሱብሓነሁ ወተዓላ من لدن أبينا آدم إلى قيام الساعة يلو سويت رقمو بالنفخة الثانية كلهم بعث يمبان تكسكسوا السبب السبب نفخة الثانية الله متانو تبابولو يكسكسات جوال لكن ده زاف كفري بكلا كفي يالك ان دم التهيد هلو يوم الكيامة سويت ከአጅ ወዘነብ የምትባል ጀርባችን ላይ ያለች ትንሽዬ እንደ ጅራት አለች መከመጫችን አከባቢ ከሷ በቅሎ እያንዳንዱ ሰው አርዱል በይዳ ላይ ይገነደሳል ሩህ ሲዘራበት እያንዳንዷ ሩህ በዱንያ የነበረ አብሯት የነበረው ጀሰዷ አትረሳውም ሰተት ብላ ትገባለች ህያው ሲሆኑ ሰዎቹ ህያው ሲሆኑ ፈኢዛሁም ቂያሙ ይንዘሩን ይቆማሉ እያዩ አንዱ ሲነሳ እያየው ነው በመጀመሪያ ደረጃ ሰውየው ራሱ ሲነሳ እያየ ነው መጀመሪያ አንገቱ አካባቢ ሩህ ይገባለታል ደረቱ ላይ ሲዘራ እያየ እንብርቱ ላይ ሲደርስ ጉልበቱ ላይ እግሩ ላይ ቆሞ ሲነሳ ራሱ አፈሩ ያራገፈ ሲነሳ كلهم كأنهم إلى نصب يوفضون ودم السبسب أو بوتا يروت عنه يجنكت كأنه أمنا عائشة رضي الله عنها وارضاها كنبي صلى الله عليه وسلم تكبروا سيحصل اللفو نبي عليه الصلاة والسلام سوهلوا بزيه بعث يمبالوا تكسكسوا ودى أرض الحشر ودى محشر بعث ቅስቀሳኑ ሐሽር የሚባለው መሰብሰቢያ ነው። የውሙል መህሸር ወደ መሰብሰቢያው ቀንና ወደ መሰብሰቢያው ቦታ ሲሄዱ ወንዱም ሴቱም ራቁቱ ነው። ጫማ የሳይዝ እንደተፈጠረ ነው የሚመጣው። يبعثون حفاة عراة غرلا للنبي صلى الله عليه وسلم ጫማ ያለላቸው ባዶ እግራቸው ሰውነታቸው ላይ የጣሉት ልብስ የለም በባዶ በራቁታቸው እንዲያው ሳይገረዙ እንደተፈጠሩ ይመጣሉ። يا الله واسوءة النساء وفضيحة النساء ወይሴቶች ውርደታችን ወይሴቶች ሐፍረታችን ወንድና ሴት አንድ ቦታ ላይ ራቁቱ አንድ ወደ አንዱ ያያያሉ። ነብያችንም አለይሂ ሰላቱ ወሰለም الامر اعظم من ذلك يا عائشه انت عائشه هوي يوم القيامه ነገርኩ ክብደቱ አንቺ አንድ ሰው ሐፍረተ ገላው አይቶ ሰው አይቶት ከሚያፍረው በላይ በጣም የሚከብድ ነው። በጣም የሚከብድ እኮ ነው። እንዴት ስለ አፈርኩኝ ሰው አየኛ ላይኝ የሚባል ግምት የሚሰጠው አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ባዕስን ተከትሎ ከተቀሰቀሱ በኋላ ወደ ሐሽር ነው የሚሄዱት። ሰዎች ይነዳሉ። ሒሳብ የሚደረግበት ቦታ አለ፣ ስለ ስራቸው የሚተሳሰቡበት። ፍጥረታቱ በአጠቃላይ አንድ ቦታ ይሰበሰባል። ሰውም እንስሳውም ሁሉም ነገር ይሰበሰባል። ነብያችን አለይሂ ሰላቱ ወሰለም ሒሳብ ብቀላ ይካሄዳል አሉ። ብቀላ ይካሄዳል እንስሶች አሉ ነብይ ሰለላሁ ዐለይሂ ወሰለም። አላህ ቀንድ ሰጥቷት ቀንዳም የሆነች እንስሳ ቀንድ ላሌላት እንደወጋቻት ሁሉ የውመል ቂያማ ደግሞ ቀንድ የነበራት ቀንዷ ተነጥቃ ቀንድ ያልነበራት ደግሞ አላህ ቀንድ ሰጥቷት ብቀላዋን እንድታካሄድ አላህ ሱብሓነሁ ወተዓላ ይፈቅድላታል። ይፈቅድላታል እንስሶቹ የእንስሶቹ ሁክም በርስ በርሳቸው የነበረው ሁኔታ ዙልሙ ካበቃ በኋላ አፈር ሁኑ ይላቸዋል። አፈር ሁኑ ሲላቸው ያ እንስሶች ወደ አፈር ሲቀየሩ እንግዲህ እነሱ አቅል አልነበራቸውም። እንደ በኒ አደም አቅል ስለሌላቸው ምንም እንኳን በዱንያ ያደረጉት በደል እርስ በርሳቸው ቢመላለሱም እንኳን አቅል የላቸውምና ጀነት ጀሃነም የሚባል ለነሱ የለም። አፈር ሁኑ ይላቸዋል፣ ወደ አፈር ይቀየራሉ። በሚቀየሩ ጊዜ ካፊር ምን ይላል? ያ ለይተኒ ኩንቱ ቱራባ ይላል። አላህ ጀሃነም ፈርዶበት ወደ ጀሃነም ሲወርድ እንስሶቹ ወደ አፈር ሲቀየሩ አይቷልና ምን አለበት እንደ እንስሶቹ አፈር ወደ አፈር በተቀየርኩኝ ይላል። አላህ ሱብሓነሁ ወተዓላ ከእንደዛ አይነቱ ጸጸትም አላህ ይጠብቀን። መለስ ሲልና ሙእሚኖች ይሆኑ ነገር ግን ወንጀል ሰርተው የነበረ በዱንያ ተፈርዶባቸው ወደ ጀሃነም ወርደው ጀሃነም የተቃጠሉት ያህል ተቃጥለው ሲያበቁ ሙእሚኖች ስለሆኑ ከጀሃነም ይወጣሉ። ሲወጡ ሲያይ ደግሞ ከጀሃነም ሲወጡ ሲያዩ ሩባማ የወዱ الذين كفروا لو كانوا مسلمين ምን አለን የምንደነሱ ሙስሊም ሆኜ ብሆን ምንም እንኳን ወንጀል ቢኖረኝ እኮ እሳት ውስጥ እንደ ካፊር እሳት ውስጥ ለዘላለም አይቀቀሉም አይቃጠሉም። ምን አለን የምንደነሱ ሙስሊም በሆንኩኝ ብሎ ደግሞ ሌላ ነገር ሌላ ይመኛል። እንዲያው የማይመኘው የማይሳካ ምኞት አንድ ሺህ የሚሆን ምኞት ይመኛል። ምንም ግን ስኬታማ አይሆንም። ማንኛውም ሰው ሁሉ መሄጃው ያውቃል። አላህ ሱብሓነሁ ወተዓላ ፍርዱም ሲሰጥ فريق الى الجنه وفريق الى النار كفير ود الجنه كفير ود اسات يهد بلو انجي انانته ود زيدو انانته ود زيدو አይደለም ይላቸው። ያን ቃል ሲሰሙ ሁሉም ይሮጣሉ። الله سبحانه وتعالى ود الجنه ያስገባቸዋል። عرفها لهم للناس አሳውቋቸዋል። ጀነት ሂዱ ሲባሉ እንዲያው አቅጣጫውም ዳይሬክሽኑም ይሆን እንደ ማግኔት ይስባቸዋል ወደ ጀነቱ። የእሳት ሰዎችም እንደዛ። አላህ ሱብሓነሁ ወተዓላ ይጠብቀንና ሶስተኛ ደረጃ ሒሳብ የሚባለው ነው፣ ምርምር የሚባለው አላህ ባሮችን ይመራመራቸዋል በዱንያ ያሉ ይሰሩትና ይናገሩት አቂዳ ደግሞ በልባቸው ይቋጥሩት የነበረ በሙሉ ለያይቱ ሲያበቃ እያንዳንዱ ሰው ደብዳቤው እስኪይዝ ድረስ ሙእሚን በቀኝ እጁ ይዛው እጁ ይዛል የሚሰጡት የሚመረመሩት ምርምሩ የሩቅ ጉዳይ ነው አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ግን ከሰዎች መካከል ቀለል ያለ ምርመራ የሚደረግለት አለ ቀለል ያለ ወንጀል ያለው ሰው ሙእሚኖች ይመጡና ሐሰናታቸው ብዙ ነው ኢኽላሳቸው ብዙ ነው ሰዎች እንደመሆናቸው መጠን ደግሞ ይሳሳታሉ ስህተት በሚሰሩ ጊዜ فيضع رب العزة كنفه مجارجاو يادرغلاچونا فيقول يا عبدي انت بارياي لو على الله سبحانه وتعالى تستاوسانه بدنيا ياله بندزي اندزي على بوتا بندزي اندزي ساعات بندزي اندزي كن كندزي اندزي عينت وانجلي سرهو تستاوسوا الله يروان فيقول نعم يا ربي او استاوسوا الله جيتاي مهرته هلال ማረኝ አው አውቀዋለሁ ይላል ቀጥሎም ሲያበቃ በእንደዚህ ያለ ቀንስ hatta yadhunnu almu'min annahu halak አንዱ ሙእሚን በቃ መጥፋቴ ነው ብሎ እስኪጠራጠር ድረስ አላህ Subhanahu Wa Ta'ala ያጠፋቸው ጥፋቶችን ይቆጥርለታል በስተመጨረሻም قد سترتها لك في الدنيا بدنيا ያለው ሸፍኛለህ ነበር وانا اغفرها لك اليوم ዛሬ ደግሞ ምር የለሃለው ሂድ ወደ ጀነት ሂድ ይለዋል ኡመቶቼ አሉ ነብ ሰለላሁ ዐለይሂ ወሰለም የተሳሳቱት ስህተት ኸይራቸው በዝቶ ያአላህ ረህመት ሸፍኗቸው ወደ ጀነት ሲሄዱ መጥፎ ሰርተው ግን ምህረት የማያገኙ ሰዎች አሉ አሉ እነሱ ምንድናቸው በወንጀላቸው ሙጃሃራ የሚያደርጉ መልካም እንደሰራ ሰው ስንትና ስንት ተሰራሁት ይያል የሚያወራ ወንጀል ሰርቶ እኮ ነው ላ ኢላሃ ኢላላህ አንዳንድ ሰው አለ والله ሱብሃንአላሂል ከሪም እኔ ሳይቆጨኝም በልጅነቴ ስንትና ስንት አድርጌያለሁ ይላል ምን አድርገሃል ስትለው እንደህም አድርጌያለሁ ብሎ አይቆጨኝም ይላል እኮ ያ ነጋ እድሜው ያ ጠንካራ ሰውነቱ ብዙ ነገራቶች መገንባት እየቻለ حرام ያሳደደ ያሳለፈው ጊዜ ለምን አይቆጨውም ሊቆጨውም አይገባል እንጂ ወርቃማ እድሜ በሰገራ እየተቀባና እየተጨማለቀ ሲያልፍ ወርቃማ እድሜ ወርቅ ማስገኘት ሲገባው ወርቃማ እድሜ በጨምላቃ ያሳለፈውማ ሊቆጨው ይገባል እንጂ አይቆጨኝም ይላል እና ዩመል ቂያማ አላህ Subhanahu Wa Ta'ala አንተ ወንጀል ከመስራተህም አልፎ ወንጀሉ በሰዎች እይታ ዘንድ እንዲቀል በማድረግ ሰዎችን ስለገፋፋህና ስለአደፋፈርካቸው ላንተ ምህረት የለኝም ይለዋል ለሙእሚኖች ተሳስተዋል ወዲያውኑ ይመለሳሉ ይሳሳታሉ ይመለሳሉ እንደዛ ያሉ ግን ሙጃሃራ ይላቸው አላህ Subhanahu Wa Ta'ala ምህረቱ ይሰጣቸዋል በዚህው አጋጣሚ ግን እየተደበቁ ወንጀል መስራት እየገፋፋው እንዳልሆነ ልታውቁልኝ ይገባል ኢንሻአላሁ ተዓላ አላህ ይጠብቀን አላህ Subhanahu Wa Ta'ala ይጠብቀን طيب مناقشه የሚደረጋቸው አሉ አንዳንዶቹ ግን ሱብሃንአላሂ الكريم مناقشه فيحاسبه الله Subhanahu Wa Ta'ala عاما እያንዳንዱ አመት 33 አመት ከ3 ወር ከ3 ቀን ከ3 ሰዓት ከ3 ደቂቃ ከ3 ሰከንድ እድሜ ሰጥቻለሁ ይለዋል መጀመሪያ ሲያሳውቀው የመጀመሪያው አመት እንደዚህ አደረክበት የመጀመሪያው ወር በመጀመሪያው ቀን በመጀመሪያው ሰዓት እንዲህ አደረክ በመጀመሪያው ቀን በሁለተኛው ሰዓት በሁለተኛው ሰከንድ ይያለ እያንዳንዱ ሂሳብ ካደረገበት አላህ Subhanahu Wa Ta'ala خلق ሰውየው ጠፍቷል ሰውየው خلاص طفتوال منم ترتر ያለው መጥፋት ነው مناقشه የተደረገበት ሰው መጥፋቱ ነው ነብያችን አለይሂ ሰላቱ ወሰለም من نوقش الحساب عذبه حساب لي مناقشة يتدرج بتسو بكا كتاب مستمدوات نور أمنا عائشة رضي الله عنها وارضها الله سبحانه وتعالى حسابا يسير أيال ديت يا رسول الله حساب يتدرج بتسو بتعلو بمثلاتشو قزي ذلك العرض يا ابنة الصديق عرض كل يهم ما قربنو ان جو سراوچو ما قرب اندزي اندزي كو سرت نبر بلو ود سويو ما قرب انجي الله مناقش አይደለም مناقش የሚባለው ያንዳንዱ አመት ያንዳንዱ ወር ከወርዋም ያንዳንዱ ሳምንት ከሳምንቷም ያንዳንዱ ቀን ከቀንም ያንዳንዱ ሰዓት ያንዳንዱ ደቂቃ ሰከንድ ተብሎ ምርምር ከተደረገ በእንደዚህ ሰዓት የት ነበርክ በእንደዚህኛው ደቂቃ በእንደዚህኛው ሰከንድ ተብሎ ምርምር ውስጥ የገባ ሰው መጥፋቱ ነው خلاص ተቆጣጣሪው ማን ነው የማይረሳ አላህ Subhanahu Wa Ta'ala የማይረሳው አምላካችን ቁጥጥር የሚደረግለት ማን ነው ምን ጊዜም የሚረሳ እንኳንስ ከአመታት በፊት የሰራው ቀርቶ ከሰዓታት በፊት የሰራው ስራ እንኳን የማያውቅ ደካማ ባሪያ የሰራው ስራ በጠንካራ አምላክ አላህ Subhanahu Wa Ta'ala ተመርምሮ መውጫ የለውም አራተኛ ሱሐኢፍ الاعمال የሚሄዱበት የመሸኛ ደብዳቤ ነው ከአላህ ምርመራ ተደርጎላቸው ወደ ጀነት የሚሄዱበት ወረቀት ያስፈልጋቸዋል ይለፍ ደጋግ የአላህ ባሮች በቀኝ እጃቸው ሲሰጣቸው እውስጡ የያዘው ነገር ሳያዩት ደስ ሲላቸውና ሃኡ ሙቅራኡ ኪታቢያ እኒ ዘነንቱ አንኒ ሙላቅን ሒሳቢያ ይለፍ እነሆ እንኳን ብቡልኝ ደብዳቤ ተሰጠኝ እስቲ አንብቡት በጣም የሚያምር ነው መልካም የሆነ ክፍያ እንደሚሰጠኝም ተጠራጥሬ ነበር ከምንድነው ተጠራጥሩ አላህ Subhanahu Wa Ta'ala በዱንያ ያለ ሸፍኝልሃለሁ እዚሁም እመረልሃለሁ ጥያቄው ሙናቀሽ አልነበረም ዓርድ ነው እንዲያውም መነካካት ብቻ ነው ካፊሪ ሆነው ደብዳቤው ሲሰጠው በግራው ነው የሚሰጠው ገና በግራጁ ሲሰጡት ምን ይላል ምን አለበት የደብዳቤው በደብዳቤው ውስጥ ያለው ሁሉ ቀርቶብኝ እንደሞትኩ በቀረው ይላል እንደሞት የሚጠላው ነገር አልነበረም አሁን ግን ከሞት በላይ ዘግናኝና አስከፊ የሆነ ጉዳይ ስለተፈጠረ ሞትን ይመኛል የሚጠላው ነገር ሁሉ ይመኛል አምስተኛ ሚዛን የሚባለው ሚዛን ስራዎቻችን ይመዘናሉ ሚዛኑ በምን መልኩ እንደሆነ አላሁ አዕለም አላህ ራሱ ብቻ ይወቀው ባሮች እና ስራዎቻቸው ይመዘናሉ የሂሳቡ ቀን ሐሰናት በአንድ በኩል ሰይአት ደግሞ በአንድ በኩል ሆነው ይቀመጡና ሚዛኑ የቀለለው ወደ ጀሃነም ይሄዳል ሚዛኑ የከበደለት ወደ ጀነት ይሄዳል አላህ Subhanahu Wa Ta'ala አልቃሪዓ መልቃሪዓ ወማ አድራከ መልቃሪዓ يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فاما من ثقلت موازينه فهو في عيشة راضية واما من خفت موازينه فأمه هاوية وما أدراك ما هي نار حامية إلى سوج قارعة مالت من مهون دون من دون توكل لهن ديل على الله سبحانه وتعالى قارعة كمالت وما أدراك ما القارعة القارعة ما القارعة وما أدراك ما القارعة يوم يكون الناس كانوا كونوا على الله سبحانه وتعالى سوج دبر بالروي مسلوبت በውሃ ዙሪያ ላይ እንደተበተኑ ቢራቢሮ ይመስላሉ መሬቱን ዘግተውት ሸፍነውት የሚንቀሳቀሱበት ሰዓት ስራቸው ተመዝኖ ሚዛኖቻቸው ከበድ ያሉላቸው ሰዎች ወደ ጀነት የሚሄዱበት ስራዎቻቸው አንሰው ቀለው ደግሞ ወደ ጀሃነም የሚባረሩበት ቀን እኮ ነው ይላል አላህ Subhanahu Wa Ta'ala ከዛ በኋላ ሲራጥ ያጋጥመናል ደብዳቤዎች ይዘናል ከአላህ Subhanahu Wa Ta'ala በግራም ያዘ በቀኝም ያዘ ይሄዳል በሚሄዱ ጊዜ አስተጃውዝ አለ ሲራት ጥቅጥቅ ያለ ጨለማ ነው ስራ መልካም ስራ ያለው ሰው መልካም ስራው ያበራለታል ካፊር ጥቅጥቅ ያለ ጨለማ ውስጥ ይገባል ሙናፊቆችም መብራት ይሰጣቸውና የማታለያ የሆነ መብራት ይሰጣቸው መንገድ መሃል ላይ ያሉ መብራቱ ይጠፋባቸዋል በሚጠፋባቸው ጊዜ የሚሄዱት አያውቁም በጀሃነም ዙሪያ ላይ የተዘረጉ ከላሊብ የሚባል እየጠለፉ ወደ ጀሃነም ይጥሏቸዋል ያኔ ሙእሚኖች ይደነግጡና ربنا اتمم لنا نورنا ይላሉ አላህዬ ብርሃናችን ሙሉ አድርግልን እንደ ሙናፊቆች የሚጠፋባቸው አታድርግብን ይያሉ ጀነት እስኪገቡ ድረስ ብርሃኑ ያበራላቸው በሲራጥ ላይ ያልፋሉ ማለት ነው የመጀመሪያዎቹ የሚመሩት ነብያቶችና ረሱሎች ናቸው እነሱ ካለፉ በኋላ ደጋግ የሆኑ ባሮች በመልካም ስራቸው ሁሉንም ሰው የቀደሙ ደጋግ የሆኑ ባሮች ያልፋሉ የመጀመሪያዎቹ ልክ እንደ መብረቅ ቦግ ብለው يعني የመጀመሪያዎቹ ከለምሽ ልበሰር አይናችን ከደን አድርገን የምንገልጠው ያን ቆይታ ጀነት ገብተዋል ሌሎቹ እንደ መብረቅ መብረቁ ቦግ ብሎ ትንሽ ቆይት ብሎልም ይላል አይደል እንደዛ ደግሞ ሁለተኞቹ ናቸው ሶስተኞቹ እንደ ሯጭ አራተኞቹ እንደ አዝጋሚዎች ሌሎች እየተንፋቀቁ የሚሄዱ አሉ በጀሃነም ዙሪያ በሲራጥ ዙሪያ ላይ ከላሊብ አሉ ከላሊብ ማለት ጠንካራ የሆኑ ብረት ናቸው እየሞነጨሩ ወደ ጀሃነም የሚጥሉ አላህ Subhanahu Wa Ta'ala ይጠብቀንና ሰባተኛ حوض የነብያችን ሰለላሁ ዐለይሂ ወሰለም حوض አለ በጣም ንጣቱ ከወተት የነጣ ጣዕሙ ደግሞ ከማር የበለጠ ጣዕም ያለው መጠጥ ነው የነብያችን ሰለላሁ ዐለይሂ ወሰለም উম্মা ይሁን አልহামዱሊላህ ረብል ዓለሚን ከነብያችን ሰለላሁ ዐለይሂ ወሰለም উম্মা የነብያችን ሱና ተከትለው يهديكم الله ويصلح بالكم يا نبياتين تزاز قدام تكتلون تطبقوا سياكبروا ينبروا دغاغي الله باروك كأمتاچو يعني حوض يتطونا عندي يتطا سو اسكمچو ما يطماو انجدي بتام بركاتا يهون مگلچاوچ አሉت ይሄ حوض የሚባለው በሚከተለው ደርሳችን ስለ ሸፋዓ እየደረሰ ነው ኢንሻአላህ ላ ሰፋዓ ለስለሆነ ኢንሻአላህ ስለ ሸፋዓ ሐውድ ላይ እንጀምራለን ሐውድ ላይ ሐውድ ሰባተኛ ነው ከሐውድ ጀምረን እስከ መጨረሻው እንቀጥላለን አላህ Subhanahu Wa Ta'ala መልካም ሰምተው ወደ መልካም ተጉዘው ከአላህ ዘንድ መልካም የሆነ ክፍያ ካገኙ መልካም የሆኑ ደጋግ ያላህ ባሮች እንዲያደርገን እየለመንኩኝ እዚሁ ላይ አቆማለሁ በሚከተለው እስክንገናኝ ድረስ ሁላችሁም በእያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ አላህ ዱንያ አኺራችን ያሳምርልን ለዲናችንም ለዱንያችንም እንቅፋት የሚሆነው ሁሉ አላህ ይጥረግልን የውሸታሞች የወራዶች የሚዋረዱበት ጊዜም አላህ ያቀርብልን اللهم اقم رايه الجهاد واذل به الكفر والالحاد اللهم اجعلنا مع الذين يسمعون القول فيتبعون احسنه اللهم اجعلنا من الذين يختارون سنه نبيك عليه الصلاه والسلام يعيشون على السنه ويموتون على السنه والسلام عليكم ورحمه الله وبركاته مايك فر ان شاء الله ያልተብራሩ ካሉ ለማብራራት ሞክራለሁ በአላህ ፍቃድ ካልሆነ ኢንሻአላህ እየመሸነው በሁላችሁም ዘንድ ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሬ